السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، يه يالة ربو رجب هيارات عند شيرات متو سلاسة سدست كفل أربع سوست يفقه تمهرتنو باله سامنت تمهرت يرمضان انزوم كابا موتات يتملكته يالو هققاتن هيثانال ما أنن يوم ببقي مكنيات ميهون يالا مكنيات صومن يافرسسو كابا موتات يتبق بطال بلنا عندزيهو كفتنيا كفارة يمي وجب بث يقبر سقاقن يمت بمادرك صومن يافرسسو نوبلنا زيلي عند منتقس يالا بث ندربالة كذبوالا ودكتاي رأس نشقاقرال يزوم كابا يالا بث يموتسو እንዴት ነው መደረግ ያለበት የሚለውን በተመለከተ ዑለሞች ሁለት አይነት አስተያየት አላቸው። የጾም ቀባ ወለ ማለት ረመዳን ብቻ ማለት አይደለም። የተለያዩ የከፋራ ጾሞች ያሉበት ሰው እንደዚሁ ከሐጅ ጋር ተያይዞ ጾም ያለበት ሰው የተወሰኑ ዑለሞች የተኛውም አይነት ጾም ቢኖርበት ቤተሰቦቹ ልጆቹ ይጾሙለታል ሲሉ፣ ሌሎች ዑለሞች ደግሞ ሰው ሊጾምለት የሚችል ጾም አለ ሰው ደግሞ መጾም የማይችለው የጾም አይነት አለ ብለው ይከፋፍላሉ። ሐጅ ላይ የተመቱዕ ጾም ካለበት በተለያዩ ምክንያቶች የጾም ከፋራ የወጀበበት ሰው ከሆነ ከንብረቱ ለምስኪን ምግብ ማብላት ግዴታ ይሆንባቸዋል እንጂ እሱ ከሞተ በኋላ ቤተሰቦቹ መጾም አይችሉም የሚሉ ናቸው አብዛኞቹ ዑለሞች። ጾም የአካል ኢባዳ ነውና በሰው አይተካም ከሞተ በኋላ ይላሉ። ነገር ግን ነድር ካለበት ነድር ቢሆን ቢጾምለት ምንም ችግር የለውም ይላሉ። ነቢ ሰለላሁ ዐለይሂ ወሰለም አንዲት ሴት መጣ እናቴ የነድር ጾም ነበረባትና ሳትጾም ሞተች ለጾምላት እንዴ ብላ ጠይቃቸው አሁን ብለዋታል። ሐዲሱን ቡኻሪና ሙስሊም የዘገቡት ሐዲስ ነው። ሆኖም ነድር ያለበት ሰው ልጆቹ ቤተሰቦቹ ቢጾምለት ወራሾቹ ቢጾምለት ችግር የለውም ብለዋል። ነሆ ብዙ ዑለሞች ይህ የሚመለከተው የነድርን ጾም ብቻ ነው ይላሉ። ነድር ጾም ያለበት ሰው ቀባ ሳይወጣ ከሞተ ጾሙን ሳይጾም ከሞተ ቤተሰቦቹ ይጾሙለታል። ከዚህ ውጪ ግን የትኛውም አይነት ጾም አይጾምም። ነሆ ከፋራ ነው መውጣት ያለበት ይላሉ። ሼክ አልኢስላም ሰይሚያ ረሂመሁላህ ምን ይላሉ? يطعم عنه كل يوم مسكين وبذلك أخذ أحمد وإسحاق وإسحاق وغيرهما وهو مقتضى النظر كما هو موجب الأثر. طوم ياللبت كباون سايكف لموتسو ليان داندو كان أندان دمسكين بيتسوو تشو يابلو اللت كما سرجا انسارم مهون ياللبت يهنو يلال يندرن صوم الله قدي تاسا يدرقبت لا يولاي قدي تاسا لادرق بيتسوو تشو يصوم اللت كندرو جي ياللون كان الله سبحانه وتعالى بهوتي ياللون كوا ካቀሙ በላይ ከሆነ አላህ ይቅር ብሎታል። ህይወቱ ካለፈ በኋላ ማንንም የሱን ቀባውታ ብሎ አላህ Subhanahu Ta'ala አያዘውም አያስገደደውም ማለት ነው። ግን አንዳንድ ዑለሞች ነድርን ይቻላል ከተባለ ሌሎችም ጾሞች ይቻላሉ፣ ሐጅ ሰውን ወክሎ ማድረግ እንደሚቻለው ሁሉ ጾምም ይቻላል፣ ለሰው ሰደቃ መስጠት እንደሚቻለው ሁሉ ጾምም ይቻላል የሚሉ ዑለሞች አሉ። ነገር ግን تفصيل ያደርጋሉ። ጾሙን ያልጾመው በህመም ምክንያት ሆኖ ሳይሻለውና ሳያገግም መጾም የሚችልበት ጊዜ ክፍት ሳይኖር በዛው ከሆነ ሞተው አይወጅብበትም። ላከን ካገገምና መጾም የሚችልበት ሁኔታ ከተፈጠረ በኋላ ከነበረ የሞተው ቤተሰቦቹ ወራሾቹ ቢጾሙለት ምንም ችግር የለውም። ካልሆነ ደግሞ ለእያንዳንዱ ቀን አንዳንድ ምስኪን ያብሉለት ተብሏል። ሁለቱንም ማድረግ ይቻላል ምንም ችግር የለውም። የዛሬውን درس ስናይ قال المؤلف رحمه الله تعالى وقال النبي نبي بلوالو من نسي يرساسو وهو صائم صومنه نسال رستو فأكل يبلا أو شرب ويم يتتاسو فليتم صومه صومون قتل يملا فإنما طعمه الله وسقاه أنه يبلاوم يتتاوم الله نو بلوالو متفق عليه بخارينا مسلم تسمام توزق بوتا ጾም የሚያፈርሱ ነገሮችን በማድረግ ጾማችን ፈርሷል የሚባለው ሆን ብለን ያስተወሰን ካደረግን ወይላ ረስቶ አንድ ሰው ቢበላ ረስቶ ቢጠጣ ረስቶ ሌሎችንም ጾም የሚያፈርሱ ነገሮችን ቢያደርግ ጾሙ አይበላሽ። ይህ ሐዲስ ላይ የተጠቀሰው መብላትና መጠጣት ቢሆንም ሌሎችም እዚህ ውስጥ ይገባሉ። من نسي وهو صائم صوم لا يمهونون رستو يبلا ويميتتا فليتم صومه صومون يكتل خلاص عندي بل اتشالو قانون ملو سبلا ولالو اي بل صوم لا يمنم ما يتزنون ما يتعدر بسم فإنما طعمه الله وسقه الله نيبلو الله نو ياتتا ويلالو يه صوم انيون راسون بتملكتا لك انداس تاوسا ما قوم يتبك بسال كذبوها لا صومون يكتل القضاء موتات ما ينور بسم ነገር ግን አንድ ሰው በረመዳን ምድር ጾመኛ ሆኖ ጤነኛ ሆኖ የበላ በያዩት ሰዎች መከልከል ይኖርባቸዋል አይኖርባቸውም በዑለሞች መሃል ኺላፍ አለበት። የተወሰኑ ዑለሞች አላህ ረዝቆት የበላ ለምን ተከለከሏል አይተው እንዳላየ ሆኖ ወይም ዝም ብለ ይላል። ሌሎች ደግሞ ሙንከር ነው ስህተት ነው ጥፋት ነውና ሙንከርን ታያችሁ ተናገሩ ተበለናልና ለምን ትበላለህ ጾም አይደለም ወይ ለነለው ይገባል ይላል። ከማስረጃ አንጻር والله اعلم ተንካራ ሆኖ የሚታየው ሊያስተውሱት ይገባል። وذكر فإن الذكرى تنفع المؤمنين تبلن النبي صلى الله عليه وسلم من رأى منكم منكرا فليغيره بيده تبلن نزي عام يهونو نصوصዎች አሉ። ወንጀልን ሲሰራ ያያችሁ እንደሆነ አንድ ሰው ከልክሉት ተብለን በረመዳን ምድር መብላቱ ወንጀል ነውና ለምን ትበላለህ ረመዳን አይደለም ለነለው ልንጠይቀው ይገባል። ረስቶ ከሆነ ያቆማል عذرك اللهم عذروني نقرنا لكن ليلوش فإنما أطعمه الله وسقاه الله هنا يبلو الله هنا يددو ناية الله هنا رزق لمن تكور تبتا لبينات شو نعم كسو أنزار كراسو أنزار الله هنا يبلو الله هنا يددو ببلو ويتايكم سوء ما يفرس بث وإلا السن بيهون انداستاوسا الله هنا يبلو الله هنا يددان يبلو ما قد لا يشلم ما قومين وربتا أزيلا الشيخ رحمه الله تعالى سوء من يميا فرسونا قروتشن أكرم انقداتشو كأحكاموش غاية يزو تكسوا لبتشو عند فصل اسكمتو عند باب اسكمتو التكسوتم أبزان يوتي فقه كتابوك بابو مفسدات الصوم مبطلات الصوم بلو باب اسكمتو لبتشو يدسوتا كلاي ألفو ألفو بي تكسوم تكلو بالو ملكو صومي ميا فرسونا غروتشن كتلو بالو ملكو لما زرزر نوكرال صومي ميا صومي بچا باقي عدلم صومي ميا فرسونا غروتشالو نزيهن ماوك متنكك قديتاي هنا ጾምን የሚያፈርሱ ነገሮችን በመስራት ምክንያት ጾሙ የሚፈርሰው አንደኛው ጾም እንደሚያፈርስ ያወቀ ካደረገው ሁለተኛው ያስተወሰ ካደረገው ሶስተኛው በራሱ ምርጫና ፍላጎት ካደረገው ሶስቱም ተቃራኒ ያላቸው። በራሱ ምርጫና ፍላጎት ማለት ሌላ ሰው አስገድዶት ከሆነ ጾሙ አይፈርስም። አስገድዶ አንድ ሰው ቢያበላው ቢያጠጣው ጾሙ አይፈርስም። ያስተወሰ ማለት ደግሞ ረስቶ ከሆነ ጾሙ አይፈርስም። ሆን ብሎ ያሰበ ያስተወሰ ካደረገ ነው የሚፈርሰው። ረስቶ ከሆነ ግን ያቀነበረ ረስቶ ከሆነ አይፈርስም እንዳስተወሰ ማቆም ይተበቅበታል። ሌላኛው ደግሞ ዓሊመን ያወቀ ካደረገው ጃሂል ከሆነ ያኒ ጾም እንደማይፈርስ ካላወቀ ጾሙ አይፈርስም እንዳወቀ ግን ማቆም ይኖርበታል። ጾም ከመያፈርሱ ነገሮች ዋናውና ትልቁ የግብረ ሥጋ ግንኙነት ጸሃይ ከወጣበት ጊዜ ጀምሮ ጸሃይ እስከተልክ ከግብረ ሥጋ ግንኙነት መታቀብ ይኖርበታል። ይሄን ያደረገ እንደሆነ ጾሙ ብቻ መፍረስ ሳይሆን ቀባ ማውጣት እንደሚወጅበት 60 ቀን መጾም እንደሚወጅበት ባሪያ ነፃ ማውጣት እንደሚወጅበት ካልቻለ 60 ቀን መጾም በተከታታይ ምንም ሳይርፍ ምናልባት ሴት ልጅ ወራባ ደሞ ከመጣ ለታቆም ትችላለች ካቆመችበት ተከተላለች በቂ ዑذر ካለው ሊያቆም ይችላል ካቆመበት ይከተላል። ላገን ያለ በቂ ምክንያት ያቆም እንደሆነ ወደ ኋላ ተመልሶ መጀመር ይኖርበታል ባለፈው ተብራርቷል። ሁለተኛው የዘርፈሳሽ ማውጣት ያለ ግብረ ሥጋ ግንኙነት የዘርፈሳሽ ማውጣት ከተቃነጹ ታጋ በመተሻሸት አሊያ ደግሞ ስሜት የሚከሰከሱ ነገሮችን በማየትና በመስማት የዘርፈሳሽ ከወጣ ጾም ይበላሻል ቀዳ ብቻ ነው የሚወጅብበት። አማ በእንቅልፍ ልቡ በተኛበት ከተቃነጹ ታጋ የተገናኘ መስሎት የዘርፈሳሽ ይወጣው ሰው ጾሙ አይበላሽ በቀንም ይሁን በተኛውም ሰዓት ላይ ተኝቶ የዘርፈሳሽ ከወጣው ጀናባ መታጠብ ብቻ ነው የሚወጅብበት ጾሙ አይበላሽ እሱ ምንም ማድረግ ስለማይችል ማለት ነው። ሶስተኛው መብላትና መጠጣት ሆን ብሎ መብላትና መጠጣት ጾምን ያባላሻል ረስቶ የበላና የጠጣ ሰው ምንም የለበትም እንዳስተወሰ ማቆምና ጾሙን መቀጠል ነው። እንደዚሁ ጾምን ከሚያፈርሱ ነገሮች አንዱ ባፊንጫ አማካኝነት ውሃና መሰል ነገሮች ወደ ሆድ እንዲደርሱ ማድረግ ጾም ያፈርሳል። የብርታት መርፌዎች ምግብ የሚተኩ መርፌዎችን መውሰድ እንደዚሁ ደግሞ ከሌሎች ሰዎች ደምን መውሰድና መቀበል ጾምን ከሚያፈርሱ ነገሮች አንዱ ነው። ምግብነት ያለላቸው የመድኃኒት መርፌዎችን መውሰድን በተመለከተ እስከ ማታ መቆየት የሚቻል ከሆነ ቢቆይ ጥሩ ነው፣ ካልሆነ ግን ቢወስዱ ምንም ችግር የለውም። እንደዚሁ ለምርመራ ደም ቢወሰድ ምንም ችግር የለውም። ደሙ በጣም ብዙ ሆኖ ራስን መሳት ደረጃ የደረሰ እንደሆነ ጾም ሊያጠፋ ይችላል። ደሙ ስለተወሰደ ሳይሆን ራስን መሳትን ስላስከተለ ማለት ነው። ምግብ የሰሩ ሴቶች ምግብ መቅመስ ጾምን አያጠፋም፣ ችግር የለውም። ላክን ማዋጣ አይቻለም፣ መልሰው መጥፋት ይተበቅባቸዋል። ይሄንም እናደርገው አስፈልጊ ሆኖ ከተገኘ ምግብ ያዘጋጁ የምግቡን ሁኔታ ለማወቅ በመላሳቸው ቢቀምሱ ምንም ችግር የለውም። ላክን መልሶ መጥፋት ግዴታ ይሆናል። ረመዳን ላይ ውዱእ ያደረጉ ውሃ ፍስት ማስገባት አፍንጫ ውስጥ ማስገባት ችግር የለውም። ላክን አፍንጫ ውስጥ ያስገቡትን ውሃ ወደ ላይ ከመሳብ ጥንቃቄ ማድረግ ያስፈልጋል፣ በአፍንጫ በኩል ወደ ሆድ ስለሚደርስ። ሌላው አራተኛው ብዙ ዕለሞች ዘንድ ሒጃማ ሲሆን በዋግምት ወይም በመታገም ደምን ማስወጣት ማለት ነው። ይህ ያጠፋ ላይጠፋም በዕለሞች ማል ኺላፍ አለበት። ነቢዩ በአንድ ሐዲስ ሒጃማ የሚሰራለትም የሚሰራውም ሰው ጾሙ ፈርሷል ብለዋል። ሌላ ሐዲስ ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ሒጃማ ተሰርቶላቸዋል፣ ዋግም ተሰርቶላቸዋል የሚል ሐዲስ አለ። ስለዚህም ዕለሞች ሁለት አይነት አስተያየት ነው ያላቸው። ያጠፋል የሚሉ አሉ፣ አያጠፋም የሚሉ አሉ። በተቻለ ያክል መራቅ ነው። ላክን ከታገመ በኋላ ራሱን የሳት እንደሆነ ጾሙ ይፈርሳል። በላጩ ከኺላፍ መውጣትና በማታው ክፍለ ጊዜ ማስደረጉ ነው። እነዚሁ ደምን መለገስም እዚህ ውስጥ ይገባል። ደም የሰጠ ሰው ብዙ ደም ተወስዶበት ራሱን የሳት እንደሆነ ጾሙ ይጠፋል። ራሱን ቢስትም ባይስትም ሒጃማ ብቻ ዋግምት ብቻ ጾምን ያፈርሳል የሚሉ ሰዎች ደም መስጠቱ ብቻ ብዙ ደም መስጠቱ ብቻ ጾምን ያፈርሳል ይላሉ። ነገር ግን ለምርመራ የምትወሰደዋ ትንሽ ደም ምንም ችግር የለውም፣ ጾም አያፈርስም። ወከዛልክ ጥርስ ሲነቅሉ የተለያዩ ቁስሎች ምክንያት የሚወጣ ደምም ጾምን አያበላሽ። ከሚያፈርሱ ነገሮች መሀል አምስተኛ ወይም አራተኛው አውቆ ማስመለስ። ነቢ ስ ላ ሰለም በሐዲታቸው መን ዘራዐሁ ልቀይኡ ፈለይሰ ዓለይህ ቀዳ ወመን ስተቃአ አምደን ፈልየቅዲ። ከአቅም በላይ ሆኖበት በራሱ ጊዜ ያስመለሰ ሰው ምንም ችግር የለውም፣ ላክን ራሱ ፈልጎት ያስመለሰ ሰው ቀዳ ያውጣ ብሎ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይኸው ስሁር ላይ አንዳንድ ሰዎች በጣም እስራፍ አድርገው ይመገቡና ቀን ላይ ሆዳቸው ሲረበሽ የሚያስመልሱበት አጋጣሚ ሊከሰት ይችላል። ማስመለሱ ራሱ ጾም ያበላሻል፣ ጾምን ያጠፋል። ይህም ላይ ኺላፍ አለበት፣ ላክን ብዙዎቹ የሚሉት ጾም ያጠፋል። እነዚህ ዋና ዋና የሚባሉ ጾምን የሚያፈርሱ ነገሮች ናቸው። የአይን ጠብታን መጠቀም፣ የጆሮን ጠብታ መጠቀም አስፈላጊ ሆኖ ከተገኘ ምንም ችግር የለውም። በአይንና በጆሮ በኩል ወደ ሆድ ሊወርድ አይችልም። ላክን አንዳንዴ ጉሮሮ ላይ የሆነ ስሜት ሊሰማ ይችላል። በዘመኑ ያሉ ዕለሞች ምንም ችግር የለውም ብሏል። በተቻለ ያክል ግን ወደ ማታ ማቆየት ከተቻለ ጥሩ ነው ይላሉ። መፋቂያን መጠቀም በተመለከተ ከሰዓት በኋላ መፋቂያ መጠቀም አይቻልም የሚሉ ሰዎች አሉ። ምንም ችግር የለውም። ነቢዩ ሰለላሁ ዐለይሂ ወሰለም መፋቂያን ተጠቀሙ ብለው ሲያዙ የመፋቂያን ትሩፋት ሲናገሩ ረመዳን ላይ ግን ከሰዓት አትጠቀሙ አላሉ። ያል እንደውም የተሻለ የበለጠ መጠቀም የሚያስፈልገውም ከሰዓት ነው፣ የአፍ ሽታ እየተቀየረ ስለሚሄድ ማለት ነው። ጾመኛ አፍ ውስጥ የተለያዩ ነገሮች በሆነ አጋጣሚ በአፉ በኩል በረው ወደ ውስጥ ቢገቡ ጾምን አያበላሹም። እንደዚሁ ጾመኛ ሰው አላህን ሊፈራ ከውሸት ከሐሜት ጠያፍ ቃል ከመናገር ጥንቃቄ ሊያደርግ ይገባዋል። ብዙ ሰዎች ምግብን ከመብላት መታቀብ ይችላሉ፣ ላክን ትርፍ ቃል ከመናገር መታቀብ አይችሉም። ሐላል የሆነውን ምግብ እየተውክ ሐራም የሆነ ውሸትን፣ ማጭበርበርን፣ መጥፎ ነገር መስራትን ማትታቀብ ከሆነ ጾሙን የጾምከው ሰዎች ስለ ጾሙ ነው፣ ስለለመድከው ነው። ከዚህ ነው ከደጋ ቀደምቶች ማለት አንዱ ምላል አህወኑ ሱያሚ ተርኩ ጣዓሚ ወሸራብ። ጾም ከሚባሉ ነገሮች ሁሉ ቀላል የሚባለው ምግብና መጠጥን መተው ነው ይላል። ከባዱ ሳ አላህ የከለከለን ነገር መከልከል ነው። የአላህ ባሮች ሁሌም ጾም ላይ ናቸው፣ የሚያፈጥሩት የቅያማ ቀን ከአላህ ጋር ሲገናኙ ነው። ሀዛ ወላሁ ተዓላ አለም። የዛሬ ደርሳችን በዚህ ያበቃል። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።